ደን ትንትርሰሽ ከፋር ገሺ ከንፈረንስ አማርገሽ እያጫወትሽ ስንስቅ ስንላፋ ስንንከባለ አብረን ስንፈነድግ ደስ ብሎን ስኑ አይኖቼ ካይኖችሽ ድንገሲ ጋጩ በመዋደድ ናፍቆት እንባ ሲራጩ ፍቅራችን ብዛቱ ይህ ነው ሳይባል ሳንለያይ አብን ሁሉን አይተናል ሁሉን ታንልያይ አብረን አይተናል